نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، فالسلام عليكم ورحمة الله وبركاته. السمال يا جماعة، السمال السمال دمس ازك ابو نبر مايك كف ادرغي والله. السمال السمال خيرا ما شاء الله. بمجمل درجة والله استاذ ابن طيبان زاري قنا مسماتينا ونا بدأم دس بلونيال ما شاء الله بدأم دس بلونيال الذي روماتشن هابتام لتوهنو مالتنو ونا ان شاء الله يا اخوني استاذوچ هابتام ونالچ نا يا ادماچوچم هابتام تونالچ ان شاء الله والله بدأم دس ميل نو وبطواتو يسمانو اندگنا اني يا ابن طيبان اقرارب بدأم ودجوالو ما شاء الله هنا الذي أكرمك الله يا أخي الكريم. سلذي إن شاء الله ياو بزيه ساعتنا كان قدي بوهلا كسبي بوهلا دمي هون ويتنا قاقرنا إن شاء الله برنامجنا ياو بهدات انتن لوالن بهدات ان لم دوالن ስለዚህ ከሱቢ በኋላ መሆኑ ምንድነው አንደኛ ነሻጣ ይጨምራል እንቅልፍ ድካም ምናምን የለም ስለዚህ ሁሉ ጊዜ ማለት ነው ማታ ማታ ሲሆን ከሥራ ገብተን ደካክሞን ምናምን ነው የሚሆነው ከሱቢ በኋላ ሲሆን ግን ያው ان لك في النهار سبحا طويلا الى الله سبحانه وتعالى بسوره المزمل انه لانت في النهار بقنست صباحا طويلا رجم يملاوشا غزي الله الى جوال النبي صلى الله عليه وسلم ان مندنو قن سيون بتام نشاطاو يجمرال بقى دكام لقو امرو ريفرشد سلام يهون الحمد لله طرو نو يميهونو ان شاء الله طرو يهونال بلن انغمطالن خيرا ስለዚህ ዛሬ በቀጥታ ወደ እንትኑ ወደ ደረስንበት ሱራ እንሄዳለን። ባጋጣሚ ማለት ነው ባጋጣሚ ያው ዛሬ የምናየው ሱራቱ ጣላቅ ይሆናል። ሱራቱ ጣላቅ ምንድነው ያው ኢስላም ሀያታችንን ሁሉ ገቨርን ያደርጋል። ኮምፕሊት ኮድ ኦፍ ላይፍ ነው በቃ። ስለዚህ የትኛውንም የህይወት ክፍል ይዳስሳል። በነገራችን ላይ እኔ ገና ስሙ ሲነሳ ይዘገነነኛል። ጣላቅ የሚባለው ነገር ጣላቅ ማለት ፍች ማለት ነው ዳይቮርስ ማለት ነው። ግን ማንም ሙስሊም ማወቅ አለበት ኢስላም ውስጥ አድል ነው። ኢስላም ውስጥ የሞላው አድል ነው። ከዚህ አንፃር ሱረቱ ጣላቅ እንደ ፍቅህ ነው ማየት ያለብን። እንደ ፍቅህ ነው ማየት ያለብን። አብገዱል ሐላል ተብሏል። ሐላል ነው ይፈቀዳል፣ ግን አብገዱ ነው በጣም የተጠላ የሆነ ነው። አላህ ሱብሃነሁ ወተዓላ በጠላቅ ውስጥ የሚናገረው ነገር ብናዳምጥ ፈሱብሃንአላህ ብዙ ሰዎች ይሄንን ቢያዳምጡ ኢቨን የተለያዩ ሰዎች እንዲነው እንዴ ብለው እንደገና ጉዳያቸውን ሪቫይዝ ያደርጉ ነበር እና ያለውን አድል እንመለከታለን። ብዙ ጊዜ ሴቶች ተበዳዮች ናቸው በዚህ ጉዳይ። አላህ Subhanahu Wa Ta'ala እንዴት እንደሚመክር በዛ ውስጥ ያለውን ህክማ ጭምር እናያለን ኢንሻአላህ። እና ምንድነው ኢስላም ሰዎች በአማን እንዲኖሩ በፍቅር እንዲኖሩ ተቃቅፈውና ተደጋግፈው እንዲኖሩ ይመክራል። ግን አንዳንድ ጊዜ ዱንያ ላይ ነንና ሲስተሙ አልሰራ ይላል። ወይ ችግሩ ከባል ይሆናል፣ ወይ ችግሩ ከሚስት ይሆናል፣ ወይ ከሁለቱም ይሆናል። የሲስተሙ አለመጣጣም ሲሆን ደግሞ ሁሌ እየሻከሩና እየተፋፋቁ ኑሩ አይባልም። ምን ትላለች አንዲት ልጆች የምታስተምር ሴት ነች። እና በቃ ኸይር ኸይር ነገር ነው መስራት ያለብን ትልና ከኸይር ነገር ትዘረዝራለች። እና ለምሳሌ የተጣሉ ባልና ሚስትን ማስታረቅ ምናምን እንዲህ ስትል፣ ልጁ ገና ትንሽ ልጅ ነው፣ እጁን ያወጣና ኡስታዛ ይላታል። ሌት ተቀን ዛሬም ነገም የሚጨቃጨቁ ባልና ሚስቶችን ማፋታት አጅር የለውም ወይ ብሎ ጠየቀኝና በጣም ደነገጥኩኝ ትላለች። እና ባጭሩ ኢስላም ኢትስ ኮምፕሊት ኮድ ኦፍ ላይፍ ሙሉ የህይወት መመሪያ ስለሆነ ሁሉንም ሀያታችንን ገቨርን ያደርጋል ማለት ነው። ገቨርን ያደርጋል። እና ባጭሩ ስለ ጠላቅ አላህ ሱብሓነሁ ወተዓላ በዚህ ሱራ ላይ የሚናገራቸው ነገሮች አጂብ የሆኑ ነገሮች ናቸው። እስቲ አብረን እናያለን ምን ይላል። እንደ ፍቅህ ባብ አድርገን ነው ይሄን ነገር መመልከት ያለብን። እንደ ፍቅህ ባብ ምን ይላል አላህ ሱብሓነሁ ወተዓላ፣ ያ አዩሃ ነቢዩ ኢዛ ጠለቅቱሙ ኒሳአ ፈጠልቁሁነ ሊዒደትህነ ወአሕሱል ዒዳ ይላል። ያ አዩሃ ነቢዩ አንተ ነቢይ ሆይ ብሏቸው፣ ኺጣቡ ያ አዩሃ ነቢዩ ይልና ኢዛ ጠለቅቱሙ ኒሳ ይላል። ኤይ ዩኻጢቡ ላሁ ጀለ ወዓላ አነቢየ ወልሙእሚኒን። ያ አዩሃ ነቢዩ አንተ ነቢይ ሆይ ይላቸዋል ነቢዩን ሰለላሁ ዐለይሂ ወሰለም። ኢዛ ጠለቅቱም ኢዛ ጠለቅቱም በሚለው ቃል ውስጥ ያለው ዶሚር ወይንም ተውላጠ ስም ቱም የሚለው እዚህ ውስጥ ያለው ዶሚር አንቱም የሚል ነው። አንቱም ማለት እናንተ ማለት ነው። ኢዛ ጠለቅቱሙ ኒሳአ ሴቶችን በምትፈቱ ጊዜ አለ፣ ፈጠሊቁሁና ፍቷቸው፣ ሊዒደትህና ዒዳቸው ሲያበቃ ማለት ነው። ምን ማለት ነው ይሄ? ፈጠሊቁሁነ ሊዒደትህነ ማለት አጠላቁ መረታን ፈኢምሳኩም ቢማዕሩፍን አው ተስሪሑን ብኢሕሳን ይላል። በመጀመሪያ ደረጃ ጠላቅ ማለት ፍች ማለት ነው፣ መለያየት ማለት ነው። ስለዚህ ወንዶች ሴቶችን ሲፈቱ ኒካሁን አውርጃለሁ የሚለው ወንዱን ነው ያደረገው የኢስላማዊ ሸሪዓው። ለምን ሲባል ሴቶች ችኩሎች ስለሆኑ ስሜት ውስጥ በሚገቡበት ጊዜ ፍታኝ ፍታኝ ፍታኝ ብለው ይጨቀጭቃሉ። ወንዶች ደግሞ በዚህ ባብ አይቸኩሉም። ይሄ ማለት ምንድን ነው? ሴቶች መቸኮላቸው ራሱ ፖዘቲቭ የሚሆንበት ቦታ አለ። ሁሉንም አላህ ሱብሓነሁ ወተዓላ ሲፈጥረው እዛ ውስጥ ያለ ሕክማ አለ። እና ኢዛ ጠለቅቱሙ ኒሳአ ሴቶችን በምትፈቱበት ጊዜ ፈጠልቁሁና ሊዒደትህን አለ ማለት መሰናበት የሚችሉት ዒዳቸው ካለቀ በኋላ ነው። ወአሕሱል ዒዳ እንመጣለን፣ ዝርዝር ስለሚመጣ ማለት ነው። እንትን አይፈጥርብንም፣ ብዥታን አይፈጥርብንም። ወአሕሱል ዒደተ ዒዳውንም ቁጠሩ ይላል። አሕሷ ማለት ቆጠረ ማለት ነው። ጥንቃቄ የተሞላው መቁጠር ወይንም መመዝገብ ያለው መቁጠር አሕሷ ኢሕሳ ይባላል። መርሐባ። አሁን ይሁ ሰውየው ባልና ሚስት ሳይስማሙ ቀርተው ባልና ሚስት ሳይስማሙ ቀርተው ፈታሁሽ ብሎ ሲል፣ አንደኛ ቀልዱም እውነቱም ሁለቱም ይሰብታል ወይንም ሁለቱም ይጸናል። ሰውየው በቀልድም ፈታሁሽ ካለ ይቆጠርበታል። ስለዚህ ቀይ መስመር ስለሆነ እዚህ አካባቢ መሽከርከር አይፈቀድም። ፈታሁሽ ሲል ሰውየው አንድ ፍች ፈታ ይባላል። አንድ ፍች ፈታ ይባላል። ከዛ በኋላ ሰላሰተ ቁሩእ ማለት ሶስት ጊዜ ደም አይታ እስክትጸዳ ይጠበቃል። ከዛን ሶስት ጊዜ ደም አይታ እስክትፈታ ማን ነው እስክትነጻ ይጠበቅና ሶስት ጊዜ የወር አበባ ደም አይታ እስክታበቃ ተጠብቆ በዚህ መሐከል ሰውየው ረጃዕቱ ካላለ ተመልሻለሁ ከአቋሜ ካላለ ፍች ይጸናል ማለት ነው። ከጸና በኋላ እንደገና ዒዳዋ ካለቀ በኋላ መመለስ ከፈለገ በአዲስ መህርና በአዲስ ኒካህ ሆናል ማለት ነው። ያው የኒካህ ሸርጥ አራት ነው ብለናል። የኒካህ ሸርጥ አራት ነው። አንደኛ ወልይ መኖር አለበት። ሁለተኛ ወልይ ያው ከልጅቱ ፈቃድ ጋር አንድ ላይ ነው። ሁለተኛው መህር መኖር አለበት ለሴቲቱ የሚሰጠው ጥሎሽ ማለት ነው። አራተኛ ማነው ሶስተኛ ሸሂድ መኖር አለበት ምስክር ማለት ነው። ሸሂደይን ሚን ሪጃሊኩም ሁለት ወንዶች ወይ አንድ ወንድ ሁለት ሴት። አራተኛው ደግሞ አቅዱ አጋብቻለሁ ጋብቻውን ተቀብያለሁ የሚለው እነኚህ አራቱ የኒካህ ሸርጦች ናቸው። ታዲያ ሰውየው ከፈታ በኋላ ዒዳዋ ካለቀ በኋላ ማግባት ከፈለገ በአዲስ ምን ይሆናል? በአዲስ ኒካህ እና በአዲስ መህር ይሆናል። መርሐባ። አሁን አንድ የፈታውሽ ካለ በሐያታቸው አንድ ፍች ተገኘ ይባላል። ለሁለተኛም ጊዜ እንደዚሁ ፈታሁሽ ብሎ ሶስት ጊዜ ደም አይታ እስክትነጻ ድረስ ረጃዕቱ ካላለ ተመልሻለሁ ካላለ አሁንም ተፈታ ትቆያለች። ሌላ ባል የማግባት መብቷ የተጠበቀ ነው። በነገራችን ላይ በመጀመሪያውም ዙር ፈቷት ዒዳዋ ካለቀ በኋላ አላገባህም ማለት መብቷ ነው። ሌላ ባል ማግባትም መብቷ ነው። ለዚህ በሷ ፍላጎት ላይ የተመሰረተ ይሆናል ማለት ነው። እሺ ሁለቴ ፈቶ ዒዳው ማልቆ ልመልስሽ አለ። ከዛ በኋላ ተመለሰች ብንል ሁለት ፍች ግን ጸንቷል። ከዛ በኋላ ሶስተኛ ፍች ፈታሁሽ ቢል አንደኛ ሶስተኛዋ ሶስት ጊዜ ፈታሁሽ ካለ እምትጠብቀው ዒዳ የላትም አሁን። ምክንያቱም አጠላቁ መረታን ተብሏል። ሁለት ጊዜ ብቻ ነው ያለው እድል። ይሄ ምንድነው? የሴቶችን መብት ለማስጠበቅ ነው የመጣው። በጃሂልያ ፈታውሽ ይላል፣ መለስኩሽ፣ ፈታውሽ፣ መለስኩሽ፣ ፈታውሽ፣ መለስኩሽ። ሴት ልጅ እንደ እቃ ቆጥረው ልክ የሌለው ገደብ የሌለው ፍች ይካሄድ ስለነበረ ሲፈልጉ ደግሞ ሁለት ሰዎች ይስማሙና ይቀያየራሉ። ሚስት እንቀያየር ብለው ቤቱ ይገባና ሂጂ ገሌ ዘንድ ይባባላሉ ማለት ነው። አንዳንድ ጊዜ ዛሂሩ መልካም የሚመስል ውስጡ ደግሞ እሳት ያዘለ አንቲ አለየ ከዛህሪ ኡሜ አንቺ በኔ ላይ እንደ እናቴ ጀርባ ነሽ እንደ እናቴ ነሽ ይልና ፈታውሽ ማለት ዚሃር ይባላል። ይሄ ሱረቱል ሙጃደላ ላይ አለ። እንደዚህ ይባባላሉ። ባጭሩ ሶስቴ ከፈታ በኋላ ሰውየው ላ ተሂሉ ለህ ከዛ ጊዜ ጀምሮ ለሱ የተፈቀደች አትሆንም። ሐታ ተንኪሐ ዘውጀን ገይረሁ ይላል። ከሱ ውጭ የሆነ ባልን ካላገባች በስተቀር ከሱ ውጭ የሆነ ባል አግብታሳ ሰውየው አውቆ ከዛ ጋር ተስማምቶ ሊፈታት ይገባል? ከላ። መሆን ያለበት ምንድነው? ይሄ ሶስቴ ከፈታት በኋላ የሚያገባ ሰው አውቆ ከመጀመሪያው ባል ጋር ተስማምቶ ማለት ነው፣ አግባልኝና ፍታልኝ ሐላል እንድትሆንልኝ ካለ ነብዩ ሰለላሁ ዐለይሂ ወሰለም ረግመዋል። ለዐነ አላሁል ሙሐልለ ወልሙሐለለ والمحلل محلل بكسر اللام والمحلل بفتح اللام والمحلل له الذي النبي صلى الله عليه وسلم إهنن حلال لا درق بلو يميا قباتنم يانم حلال أرقلين بلو ميت أبك أونم هلتونم رقموال إهنن محلل هنو يمي قباون تيسو مستعار يتكرايوت وي يتواسوت واتأت إيه وينم كورما بلو نبي صلى الله عليه وسلم رقموال من دنو يا الله رقمان اللبت بلو أصوك أوال عند تاريك لنقراتشونا ታሪኩ የሚገርም አይነት ነገር ነው ሐጂ ወሌ ይባላሉ ረህመቱላህ አለይ ምናልባት አጆሌን ታቋቸው ይሆናል እና አጆሌ ወደ በደረስነት ሳሉ በጣም ያምራል መልካቸውና በደረስነት ሳሉ አንድ خيرا نعم عند سو لا تعلق هتاچو ايه درسا استي سرلني مستين سوستي فتچات سوستي فتچات اهون لني حلالاتون لني منا ايه درسا يسرلني بلو يطيقا كذا والا تعلق هتاچو ገና ሳቸው ወጣት ናቸው درسነት ላይ ናቸውና እገሌን ባክህ ሙሐለል እሰራት ይላሉ ከዛን ሐጂ ወሌም ደግሞ እሺ ይላሉ ይስማሙና ከዛ በኋላ ይህቺ ሴት ንካተ ታሰራለች ከዛ በኋላ ያ ሰው ምን ይላል ይጠብቃል አይፈታልኝም ወይ ብሎ ነው የሚጠብቀው አይፈታልኝም ወይ ብሎ ሲጠብቅ እህታቸው ተመጣና ሊፈታት እንጂ ሚስት እኮ አይደለችም ሙሐለል ነው ያሰርካት ይላል ምን አጥፍታ እኔ ወድጃታለሁ ምን አጥፍታ ፈታታለሁ ይላሉ እሳቸው ሙሐለል ነው ያሰርከው እንደሚባል ነገር የለም ይላሉ እሳቸው ያው በጣም አሊም ናቸው ፈታ እንጂ እኔ አልፈታም መች አስከፋችኝ እኔ ወድጃታለሁ ይላሉ እና ከዛ በኋላ ያ ሰው ዝም ብሎ እዛ አካባቢ እንጎባለላል ከዚያን አንድ ሽፍታ አጎት ነበራቸውና ምንሽር የሚባል መሳሪያ ይዞ እዛ አካባቢ ወዲ ወዲ አይላል እዛ ላይ ያ ሰው ይመጣና ይሄ ሰው ከየት ነው የመጣው ማን ነው ሲባል የዛ የደረሳ አጎት ነው ይባላል አረ ጉድ ነፍሴን ሳያጠፋኝ ልጥፋት እዚህ አካባቢ ልና ሰውየው ይጠፋል አጆሌ ከዛይ ሴት ጋር በጣም ተዋደው ልጅ ወልዳላቸው እንደዚህ ይኖራሉ ማለት ነው እና ምንድነው እንደዚህ የሚባል ነገር የስ የለም እና ይሄ ሙሐለል ሙሐለል والمحلل له يميبال ነገር የለም ለምን ሲባል የሴቶችን መብት ከመጠበቅ አንፃር ሴቶችን ከመንከባከብ አንፃር ባጭሩ والله ብዙ ፍቾች ከዚህ አንፃር ሲታዩ ውድቅ ነው የሚሆኑት ለምሳሌ አንዲት ሴት ከተፈታች በኋላ ከቤቷ አትወጣ ነው የሚባለው ለምን ሲባል ከቤቷ ከወጣችና በአካሏ ከራቀች አካል ሲለያይ ሲራራቅ ልብም እንደዛው ይራራቃል እና ከቤታቸው አታስወጣቸው ላትخرجوهن من بيوتهن الى الله سبحانه وتعالى ለምን ህክማ ስላለው ነው አንድ ሰው በነብይ ሰለላሁ ዐለይሂ ወሰለም ጊዜ የነበረ ሰሃቢ ምን ይላል ሚስቱን ይፈታተና እዛው ያቆያታል ከዛ በኋላ እዛው ያቆያትና ከዛን አንድ ቀን ወደ ሚስቱ ይቀርባል ከዛ በኋላ እንዴት ሊሆን ቻለ ብለው ሲሉት رأيت خلخالها في ضوء القمر ብሏል رأيت خلخالها في ضوء القمر በጨረቃ ብርሃን ይሄ እግር አልቧን ሸከም ሸከም ስታደርግ አየዋት ይላል ና ምንድነው እዛው ቤት ውስጥ ሆነው ድሮ የተኮራረፉበት ነገር ያይወገድና ደግሞ በፍቅር ይለወጣል ማለት ነው። ለማንኛውም በባልና ሚስት መሀል ያለ ጭቅጭቅም ጥልም ጌጥ ነው ይባላል። አላኩል ሐል እንምጣ። ያ አዩህ ነቢዩ፣ አንተ ነቢዩ ወይ፣ ኢዛ ጠለቅቱሙ ኒሳ፣ ሴቶችን ስትፈቱ፣ ወደ ሙእሚኖቹ አላህ አህካምን እያወረደ ነው። ፈጠልቁሁነ፣ አሰናብቷቸው፣ ፍታቸው። ሊዒደትህነ፣ ዒዳቸው ሲያበቃ ማለት ነው። ወአሕሱል ዒዳ፣ ዒዳውን ደግሞ ቁጠሩ። ወተቁላሃ፣ አላህን ፍሩ። ረበኩም፣ ጌታችሁን አላህን ፍሩ። ላ ትኽሪጁሁነ፣ አታስወጧቸው። ሚን ቡዩቲሂነ፣ ከቤቶቻቸው አታስወጧቸው። ወላ የኽሩጅነ፣ እነሱም ከቤት አይውጡ በፈቃዳቸው። ኢላ አንየእቲነ ቢፋሒሸቲን ሙበይና፣ ኢላ አንየእቲነ፣ አታ ቢ ማለት ተገበረ ማለት ነው። አታ ቢሸይኢን አይ ፈዐለሁ ኢላ አንየእቲነ ቢፋሒሸቲን ሙበይነቲን፣ ግልጽ የሆነን ጸያፍ ነገር ካልሰሩ በስተቀር ዚናን ማለት ነው፣ ዝሙትን ከሰሩ ያን ጊዜ ማለት ነው ሰውየው ስሜቱ ይለዋወጣል፣ ሊጋደሉ ይችላሉ። ከዚህ አንጻር ማለት ነው ኢልሐቂ ቢአህሊክ ይባላል፣ ወደ ቤተሰቦችሽ ሂጂ ይባላል። ከዛ በኋላ ሁክሙ ቆይቶ እዛ ይታያል ማለት ነው። ምስክር እስኪሟላ ድረስ፣ ሌሎች ሌሎች ነገሮች እስኪሟሉ ድረስ እዛው ቤተሰቦቿ ጋር ትሆናለች። እና ያ ከሆነ ጸያፍ ነገር ከተሰራ አዑዙ ቢላህ፣ አላህ ይጠብቀንና ያን ጊዜ እንደዚህ ከሆነ ከቤቷ እንድትወጣና ከቤተሰቦቿ ጋር እንድትቀላቀል ይደረጋል። ከዛን አላህ ምን አለ? ወቲልከ ሑዱዱላሂ፣ እነኚህ የአላህ ድንበሮች ናቸው። ወመን የተዓደ ሑዱደላህ፣ የአላህን ድንበር የሚተላለፍ ካለ ወመን የተዓደ ሑዱደላህ፣ የአላህን ድንበር የሚተላለፍ ካለ ፈቀድ ظለመ ነፍሰሁ፣ በእርግጥ ራሱን በደለ። ላ ተድሪ ደግሞ ኢላን ላ ተድሪ አታውቅም አለ። ለአለላህ አላህ ዩሕዲሱ ባዕደ ዛሊከ፣ ከዚህ በኋላ ከፍቹ በኋላ ከጥል በኋላ አምረን አንድ ነገርን አላህ ሊያስገኝ ይችላል። ዩሕዲሱ አሕደሰ የሚለው ሙዳሪዕ ነው። አሕደሰ አስገኘ፣ ዩሕዲሱ ያስገኛል። እሕዳሰን ምን ማለት ነው ይሄ? ምናልባት እንደዛ የተጣሉ የተኳረፉ ባልና ሚስት አልጋ ለይተው የማይነጋገሩ ሆነው በአንድ ቤት ውስጥ እሷ ሌላ ክፍል እሱ ሌላ ክፍል ሲሆን፣ ድሮ ምን ይባላል ላ ትዕረፉ ኒዕመቱ ኢላ ቢዘዋሊሃ ይባላል። ኒዕማ ኢላ ቢዘዋሊሃ፣ ካልታጣች አትታወቅም። ኒዕማ ኒዕማ የሚታወቀው ሲታጣ ነው። እና እሷም ሲበርዳት እሱም ሲበርደው የሚያዋራው ሲያጣ የሚያዋራ ስታጣ፣ ኖ ይሄ ትክክል አይደለም ብለው ይመለሳሉ ማለት ነው። ከዛን ግን በጣም ጨክነው ሁለቱም እንደው ጨክነው ፈኢዛ በለግነ አለ አጀለሁና፣ ፈኢዛ በለግነ ከደረሱ አጀለሁና ቀነ ቀጠሯቸውን ማለት ነው። አጀል ይባላል ቀጠሮውን ከደረሱ ዒዳው ሲያልቅ። ፈአምሲኩሁነ ያዟቸው ሴቶቹን ቢማዕሩፊን በመልካም፣ ከዛ በኋላ ከተማለሱ በኋላ በመልካም ያዟቸው። አው ፋሪቁሁነ ወይ ደግሞ ፋሪቁሁነ አለ ተለያዩቸው ቢማዕሩፊን በመልካም ነገር ይላል። ምን ማለት ነው በመልካም ነገር ማለት? ስሟን ሳታጎድል ማለት ነው። ስሟን ሳታጎድል ስሟን ሳታጎድል ሞራሏን ጠብቀህ። ለምን ፈታ ሲባል በቃ አረ ወላሂ እሷ ጥሩ ሴት ነች፣ ግን ለምን እንዳልተስማማን አላውቅም። እኔ ወላሂ ከኔ ውጭ ያለ ሰው ቢያገባት እኔ ጥሩ ሚስት የምትሆን ይመስለኛል። እንዲህ እያለ እንዲያርጋኝ እንዲያርጋኝ እንዲያርጋኝ ብዙ ነገሮችን መለፍለፍ ተገቢ አይደለም። ምክንያቱም ሰውየው እንትን ይልበታል። ዝም ብሎ የማይሆን ነገር ማውራቱ ክብሩን ዝቅ ያደርገዋል። በቃ አረ ምንም ጥፋት የለባትም ብቻ በቃ መኖር አልቻልንም። ከሱም ሊሆን ይችላል ችግሩ፣ ከሷም ሊሆን ይችላል። ይሄ ነው እና ብዙ ሴቶች አሉ እንትን ከተፈቱ በኋላ ሌላ ባል ያገባሉ፣ በጣም ይስማማቸዋል። ሀከዛ ከዛን ይኖራሉ ማለት ነው። ያለንበት ዱንያ ነው። ዱንያ ደግሞ እዚህ ልባችን ውስጥ በጣም ብዙ ነገር ነው ያለው። ጥላቻው አለ። አላህ Subhanahu Wa Ta'ala ጀነት ውስጥ እኮ ወነዛዕና ማ ፊ ሱዱሪሂም ሚን ግልን ይላል። ኢኽዋናን አላ ሱሩሪ ሙተቃቢሊን ወነዛዕና ማ ፊ ሱዱሪሂም ሚን ግልን። ልቦቻቸው ውስጥ ያለውን ጥላቻ ነቅለን እናወጣዋለን ይላል አላህ። ለዚህ ወንድማማቾች የሚዋደዱ ሆነው በአላ ሱሩሪን ይላል ሙተቃቢሊን፣ በአልጋዎች ላይ ጀርባ ለጀርባ የማይሰጣጡ ሆነው ፊት ለፊት የሚተያዩ ይሆናሉ ይላል። ሱብሃንአላህ። እና እንዲህ ነው የሚለው አው ፋሪቁሁነ ቢማዕሩፍን። ፋሪቁሁነ ቢማዕሩፍ አንደኛ ስም አለማጥፋት፣ ሁለተኛ አለመሳደብ፣ ሞራል መጠበቅ፣ ሶስተኛ እንትን ምንድነው የሚሰጥ ነገር አለ። ወሊልሙጠለቃቲ መታዑን ቢልማዕሩፍ ሐቀን አለልሙተቂን ይላል አላህ። ወሊልሙጠለቃት ለሚፈቱ ሴቶች መታዑን ቢልማዕሩፍ፣ መታዕ ማለት መጣቀሚያ መቋቋሚያ ነገር ይሰጣቸዋል። ሐቀን አለልሙተቂን አላህን በሚፈሩ ሰዎች ላይ ይሄ ሐቅ ነው ይላል አላህ። ፈኢዛ በለግነ አጀለሁና فامسكوهن بمعروف او فارقوهن بمعروف واشهدوا اسمسكروا يلال ذوي عدلين مالت ذوي عدلين على ذوي يميلو هلت مهونون ذو نبرا انتنو جمعو انتنو ذو جمع نو ذوي مثنى نو ذو مفرد نو ذوي عدلين ذوي مالت بالتبيت مالنو ذو لاندو ዘዋ ወይንም ዘወይ መንሱብ እና መርፉዕ ሲሆን የነሐው ሰዎች የሚናገሩት ነው። ዘወይ አድል ሚንኩም ከናንተ መሐከል የትክክለኛነት ባልተቤት ወይንም የትክክለኛነት ባልተቤት ወይንም ደግሞ የፍትህ ባልተቤት የሆኑትን አስመስክሩ ይላል። ዘወይ አድል ሚንኩም ወአቂሙ ሸሃደተ ሊላህ ደግሞ ስትመሰክሩ ምስክርነትን ለአላህ ብላችሁ አቋቁሙ ይላል። ምን ማለት ነው? በውሸት አትመስክሩ፣ ያያችሁትን ነገር አትለውጡ ነው። ዛሊኩም ይሃችሁ ዩዓዙ ቢሂ ይመከርበታል። መንካነ ዩእሚኑ ቢላህ በአላህ የሚያምንና ወልየውሚል አኺር በመጨረሻው ቀን የሚያምን ሰው በዚህ ይመከራል አለ አላህ። ወመን የተቂላህ አላህን የሚፈራ ሰው የጅዓል ለሁ መኽረጃ አላህ ለሱ መወጣጫን ያበጅለታል ይላል። ወመን የተቅላህ የጅዓል ለሁ መኽረጀን አላህ መወጣጫን ያበጅለታል። ወየርዙቁሁ ይመግበዋል ሚን ሐይሱ ላ ያሕተሲብ ካላሰበበት ቦታ ልቡ ላይ ሽው ካላለበት ቦታ አላህ ይመግበዋል። ወመን የተወከል ዐላ አላህ በአላህ ላይ የተመካ ሰው ፈሁወ ሐስቡሁ እሱ አላህ በቂው ነው። ኢነላሃ ባሊጉ አምሪሂ አላህ ጉዳዩን አድራሽ ነው ይላል፣ ከቦታው ያደርሳል። ቀድ ጀዓለ ላሁ አላህ በእርግጥ አድርጓል ሊኩል ሸይእን ለእያንዳንዱ ነገር ቀን ውን አድርጓል አላህ ይላል። አሁን እዩ ሴት ልጅ ዒዳዋን በምን ትቆጥራለች ሲባል ብዙ ሴቶች አንደኛ ብዙ ሴቶች በፍች ላይ ዒዳቸውን የሚያውቁት በወር አበባ ነው። በወር አበባ ነው። ግን የወር አበባን እንደ መቁጠሪያ አድርጎ መጠቀም የማይቻልበት ሁኔታ አለ። እንዴት ሲባል አንደኛ የወር አበባ ሲቆም ለምሳሌ 45 አመት ሜኖፓስ ኤጅ ይሉታል። ሜኖፓስ ኤጅ 45 አመት እና ከዛ በላይ ሴቶች አብዛኛውን ሴቶች የወር አበባ ማየት ያቆማሉ። ሁለተኛ ደግሞ የወር አበባ የማያዩ ደግሞ የወር አበባ ማየት ያልጀመሩም ገና ልጅ የሆኑ ልጆችም ይዳራሉ እና ይዳሩና ከዛ በላይ ይጠበቃሉ። ሌላኛው ደግሞ ኖርማሊ የወር አበባቸው በጣም የሚቆይባቸው ደግሞ አሉ፣ 6 ወር 7 ወር ያህል ማለት ነው። ያን ጊዜ የወር አበባ እንትን መለኪያ ምልክት በማይሆንበት ጊዜስ ምን ይሆናል? ያንን ነው ደግሞ አላህ ወላኢ ይላል። ወላኢ የሚለው እስሙን መውሱሉን ይሉታል። ለምሳሌ ሴቷን አለቲ እንላለን፣ አለቲ ወንዱን አለዚ እንላለን። ሁለት ሴቶች አለታኒ ሁለት ወንዶች አለዛኒ አለዘይኒ ይሆናል። ሴቶቹ ደግሞ አላቲ ተብሏል። አላኢ እነኛ ማለት ነው ለሴቶቹ። ወላኢ እነኛ ደግሞ የኢስነ ሚነል መሂድ ይላል። የኢስነ ሚነል መሂድ ማለት ሀይድ የተቋረጠባቸው ማለት ነው። የኢሰ ማለት ተስፋ ቆረጠ ማለት ነው። የኢስነ ሚነል መሂድ ማለት ከሴቶች መካከል ሀይድ የማያዩና ሀይዳቸው የተቋረጠ ይመጣል ብለው የማይከጅሉ ማለት ነው። ሚን ኒሳኢኩም ከሴቶቻችሁ መካከል እነኛ ይላል። ኢንርተብቱም ከተጠራጠራችሁ ፈዒደቱሁነ የነሱ ዒዳ ሰላሰቱ አሽሁሪን ሶስት ወር ነው ይላል። ሶስት ወር ነው። ወላኢ ለም የሕድነ እነኛም ሀይድ እስካሁን ያላዩ የሆኑ ሴቶች ይላል። ከዛን ወኡላቱ ልአሕማሊ ሐምል ማለት እርግዝና ነው። ወኡላቱ ልአሕማሊ የእርግዝና ባልተቤቶች ሴቶቹ አጀሉሁነ የነሱ ቀነ ቀጠሯቸው አንየضዕነ ሐምለሁና ምን ማለት ነው? እርግዝናቸውን ማስቀመጣቸው ወይንም ወضዓት ማለት ወለደች ማለት ነው። መውለዳቸው ነው ኸይር። ለምሳሌ አርግዛ ሶስተኛ ወር ላይ ፍች ቢካሄድ እስከ ዘጠኝ ወር ድረስ ዒዳዋ ይሆናል እስክትወልድ ድረስ። በስምንተኛ ወር ላይ እንኳ ፍች ቢካሄድ ሶስት ወር ይጠበቅ አይባልም ማለት ነው። ስትወልድ ዒዳው ያበቃል ማለት ነው። ከፊሎቹ ምንድነው ሶስት ወሩ እንደ ቤዝ እንደ መለኪያ ይሆንና ከረዘመ እርግዝናው በእርግዝናው ይያዛል። እርግዝናው ካጠረ ግን በሶስት ወሩ ይያዛል። ይሄም አስተያየት አለ። ግን አይضعنا حملهن ምክንያቱም የተፈለገው ነገር ማህፀን ንጹህ መሆኑ ነው። ዘር እንዳይቀላቀል ነው የተፈለገው ነገርና የሚወለደው ልጅ የማን ነው የሚባለው ነገር እንዲታወቅ ስለዚህ መውለዳቸው ነው ይላል። ومن يتق الله الله نمي فراسو يجعل له من امره يسرا يجعل له الله يدرغلتال من امره كغداي يسرا غر نغرن الله يدرغلتال ليلان ازي بوتا لي سبحان الله ومن يتق الله تدغاغمو نو يمطاو لمن سيبال بزو غزي سو لراسو لنفسيا بلو نو ወደ ፍቺ የሚገባው ማለት ነው። ራሱን መቆጣጠር ያቅተዋል። ከዛ በኋላ ነፍስያው አልፋ ትሄዳለች። አላህን የሚፈራ ሰው የጀአለው ሚን አምሪሂ ዩስራ ከነገሩ አላህ ገር ነገርን ያደርግለታል። ምናልባት የምታስቆጣ ሚስትህ ምን ትሆናለች? ጥሩ ትሆናለች ማለት ነው። የሚቆጣው ባልሽ ደግሞ ጥሩ ይሆናል። ባጭሩ አላህን መፍራት ውስጥ በጣም ብዙ ኸይር ነገር አለ። ወመን የተቅላሃ የጃል ለሁ ሚን አምሪህ ዩስራ። ከዛን አላህ ምን አለ? ዛሊከ አምሩላሂ ይህ የአላህ ትእዛዝ ነው። አንዘለሁ ኢለይኩም አላህ ወደ እናንተ ያወረደው። ወመን የተቅላሃ ሱብሓነላህ እዩ እንዴት እንደተደጋገመ። ወመን የተቅላህ አላህን የሚፈራ ሰው ዩከፍር አንሁ ሰይአቲሂ አላህ ወንጀሎቹን ከሱ ያብስለታል። ወዩዕዚም ለሁ አጅራ አጅሩንም አላህ ያተልቅለታል ይላል። ቀጥሎ ምን ይላል? ሴቶች ከተፈቱ በኋላ እንኳ ቢሆን አስኪኑሁነ ይላል። አስከነ ማለት አስቀመጠ አኖረ ማለት ነው። አስኪኑሁነ አኑሯቸው ሚን ሐይሱ ሰከንቱም ይላል። ሚን ሐይሱ ሰከንቱም እምትኖሩበት ቦታ ይልና ሚን ውጅዲኩም ይላል። ለእናንተ ከተገኘላችሁ ሀብት ማለት ነው። ከቤት ከቄ ለእናንተ በእጃችሁ ካለ ነገር በንብረታችሁ የገሌ ንብረት ነው ብሎ ከሚካተት ነገር ውስጥ እዛ ውስጥ አኑሯቸው። ቀለብ መስጠት፣ መንከባከብ፣ ወጪን እንደ በፊቱ ማድረግ እንደውም ከዛ በላይ ያሳምር። ለምን ሲባል አንድ ሰው ሙህሲን የሚባለው ለምሳሌ ባልሽ ከዚህ መካከል ያው ባለትዳሮች ያው ሞልተዋል ብዬ አስባለሁ። እና ባልሽ በጣም ጥሩ ነገር ሲያደርግልሽ፣ ሀዲያን ሲገዛልሽ ያን ጊዜ መታዘዝ፣ ማስደሰት ይሄ የብዙ ሴቶች ባህሪ ነው። ወይንም ደግሞ ወይንም ደግሞ ሚስት በጣም ጥሩ በምትሆንበት ጊዜ ባል ወጪ መስጠት፣ ስጦታን መስጠት፣ ይሄ አሁንም የተለመደ ነገር ነው። ያልተለመደው ነገር ምንድን ነው? ያልተለመደው ነገር እና ያልተለመደው ነገር ምንድን ነው? እሺ እሺ እሺ እሺ፣ ይደረግ ትሻል፣ ውሰጂ፣ ኮዚ እና ያልተለመደው ነገር ምንድን ነው? ባል ክፉ ሲሆን ሚስት ጥሩ መሆኗ፣ ወይ ሚስት ክፉ ስትሆን ባል ጥሩ መሆኑ ያልተለመደ ነገር ነው። ኸይር፣ እሺ። ስለዚህ አስኪኑሁነ ሚን ሐይሱ ሰከንቱም ሚን ውጅድኩም ወላ ቱዳሩሁነ፣ እነሱን አትጉዷቸው ይላል። ዳረ ማለት ጎዳ ማለት ነው። ደረ ነው፣ ደረ ጎዳ ነው። ዳረ ማለት ደግሞ ከሁለቱም አቅጣጫ ሲሆን ማለት ነው። ከሁለቱም ይሄ ሙሻረካ ይባላል በሰርፍ እና ወላ ቱዳሩሁነ እነሱን አትጉዷቸው ሊቱደይቁ አለይህነ በእነርሱ ላይ ለማጥበብ ይላል። ሊቱደይቁ አለይህነ በእነርሱ ላይ ለማጥበብ ይላል። ወኢንኩና ኡላቱ ሐምሊን የእርግዝና ባልተቤት ከሆኑ ደግሞ ይላል ፈአንፊቁ አለይህነ በእነርሱ ላይ ነፈቃ አድርጉ ገንዘብን ወጪ አድርጉ ሐታ የضዕነ ሐምለሁና እርግዝናቸውን እስኪያስቀምጡ ወይ እስኪወልዱ ይላል። ፈኢን አርዳዕነ ለኩም ያጠቡላችሁ ከሆነ ደግሞ ያጠቡላችሁ ከሆነ ጡት ያጠቡላችሁ ከሆነ ደግሞ ፈአቱሁነ ስጧቸው ኡጁረሁነ ይላል። ኡጁር ማለት ክፍያዎቻቸውን ስጧቸው። አጂብ። እናት ላጠባችሁ አባት ባለልጁ ማለት ነው አባት ተለያይተውም ቢሆን መክፈል አለበት። ለዚህ ነው እና በአሜሪካ በዩናይትድ ስቴትስ አንድ ሪሰርች ተደረገ ይባላል እና እናት ቤት ውስጥ ልጆችን በመንከባከብና በቤት ውስጥ በምታሳልፈው ሀያቷ ምን ያህል ቢከፈላት ተመጣጣኝ ክፍያ ነው ብሎ ማለት ነው። ማለት የምታየው ተአብ ማለት ነው። ልጅ ማጠብ፣ ልጅ ማጥባት፣ ልጅ መንከባከብ፣ ትምህርት ቤት መውሰድ፣ ማምጣት፣ ቤት ማዘጋጀት፣ ልብስ ማጠብ፣ ኤኒ በቃ የቤት እመቤት ስትሆን ሲባል ሚኒመም 500,000 ዶላር ብለው ሪሰርች ይሰራሉ። 500,000 ዶላር ዜን እኛ አሁን እዚህ ምንድን ነው ናን ሆነ ዋቴቨር ናን አለ ምን ሌላ ብዙ እንትን አለ ብዙ በጣም ብዙ እንትን አለ በጣም ብዙ የወተት አይነት አለ እና እሱን ስንገዛ በጣም ውድ ነው። በጣም ውድ ነው፣ አይቻልም። እና ሚስቶቻችን ልጆቻችንን ሲያጠቡ ማለት ነው በጣም ትልቅ ወጪ እኮ ከቨር እያደረጉ ነው። ለምን አንንከባከባቸውም? ፈሱብሃንአላህ። እና ይሄን ብዙ ሰዎች አያስቡትም። አሁን አሃ ሀቃችን አልታወቀም እንደምትሉ ተስፋ አደርጋለሁ። ሴቶች ማለት ነው በተለይ የወለዱ ሴቶች ቆይ እንጠይቃለን እንዳትሉና ደግሞ እንዳታስይዙኝ እና ፈአቱሁነ ኡጁረሁን ደሞዛቸውን ክፍያዎቻቸውን ስጧቸው ይላል አላህ። ወእተሚሩ በይነኩም ቢማዕሩፍ ይላል በመሀከላችሁ ይላል። ወእተሚሩ በይነኩም ቢማዕሩፍ በመሀከላችሁ በመልካም ነገር ተመካከሩ ይባላል። ኢእተመራ ወኢን ተዓሰርቱም አለ ከተጨናነቃችሁ ግን በባልና በሚስት መሀል ኩርፊያው በጣም ሲጠነክር አላጠባም የሱን ልጅ ማየትም አልፈልግም ልትል ትችላለች። ፈሰቱርዲዑ ለሁ ኡኽራ ሌላ ሴት በክፍያ ተፈልጋ ታጥባለት ይላል። ሊዩንፊቅ ዙ ሰዓትን ምን ሰዓቴ የሀብት ባልተቤት ከሀብቱ ይላል የሀብት ባልተቤት ከሀብቱ ያውጣ ወጪ ያደርግ። ሊዩንፊቅ ዙ ሰዓትን ምን ሰዓቴ ومن قدر عليه رزقه رزق وينم سيسايو دغمو يتوسنبت سو فلينفق مما آتاه الله الله كسطو نجر ياوط عيلان بقدرو معناتنو لا يكلف الله نفسا الا ما آتاها الله عنديت النفس كسطات بلاي ያስገድዳتم سيجعل الله بعد عسر يسرا الله كچنق بوحالا غر نجرن يادرغال معنات بقاني يلنيم بلو هايچنانق معناتنو ካለው ነገር ያወጣ አላህ ገርን ነገር ያመጣል ይላል ሱብሃንአላህ ታዲያ እዚ ላይ ብሬክ እንወስዳለን ኢንሻአላህ ከዚህ በኋላ ያሉት አያቶች ስለ ጠላቅ የሚናገሩ አይደሉም ለዚህ እንዴት ያለ አድል እዚህ ውስጥ እንዳለ መገንዘብ ይችላል በየታስፋ አደርጋለሁ ኢንሻአላህ አሁን